ከዚህ ቀጥለው ሊወስዱት ያሰቡት እርምጃ ምን አይነት ነው ስለሚለው فقل تعالوا ندعو ابناءنا በሉ እንግዲህ እናንተ ኑቶሎ ልጆቻችንን እንጥራ እና በበኩላችን ከአብራታችን ይወጡ ልጆቻችንን ይዘን እንቀርባለን ወአብናኩም እናንተም ልጆቻችሁን ይዛችሁ ቅረቡ ወኒሳና እኛም ሴቶቻችንን ይዘን እንቀርባለን ወኒሳኩም እናንተም በበኩላችሁ ሴቶችን ይዛችሁ ቅረቡ ወአንፉሰና እኛ ራሳችንን እናቀርባለን ወአንፉሰኩም እናንተም ራሳችሁን አቅርቡና ثم نبتهل ከዛ ሁለታችንን ከተሰባሰብን በኋላ ጌታን በጋራ አጥብቀን እንለምነውና እንማለለው ፈነጃል አለተ አላህ አለል ካዲቢን በነብዩላህ ኢሳ ጉዳይ ከሁለቱ ቡድን ውሸታም በሆነው ክፍል ላይ ሁላችንም በጋራ ጌታን ለምነን እርግመቱ እንዲያወርድበት እናድርግ ብለህ ጠይቃቸው ይላል እና በዚህ መሰረት ነብያችን አለይሂ ሰላቱ ወሰለም ራሳቸውንና ልጃቸውን ፋጡማን የልጅ ልጆቻቸውን ሐሰንና ሁሰይንን አልይን ይዘው ቀረቡ እነሱም ደግሞ በበኩላቸው የሚያቀርቡትን ሰዎች እንዲያቀርቡ ጋበዟቸው ይባላል እነሱ ግን ይህ ጥያቄ በሚቀርብላቸው ጊዜ የአገር ሽማግሌዎችና የሃይማኖት መሪዎቻችን እንዲህ አይነት ጥያቄ አቅርቦልናልና ሰውየው ጋራ ሂደን ልንማማል ልንረጋገም ነው ብለው ነገሯቸው ላ ተፈአሉ ሃዳ እንደዚህ አታድርጉ አሉ ምክንያቱም ይህ ሰውዬ ነብይ እንደሚሆን ነው ነብይ ጋራ ደግሞ የተከራከረና የተረጋገመ ህዝብ ዘሩ ደብዛው ነውና የሚጠፋው ሌላ አማራጭ ፈልጋችሁ ብትስማሙ ይሻላል ብለው መከሯቸው ይሄ ጊዜ መጥተው ያ ያልከው ነገር አልሆነም እኛ ለእናንተ ገብረንና ተስማምተን ለመኖር ወስነናልና እንስማማ ብለው ለመታረቅ አሰቡ ይባላል ይሄ ጊዜ ራሳቸውን አጋለጡ ማለት ነው እውነት እንደሚሉት እንግዲህ በእርግጠኝነት ቢሆን ኑሮ የሚከራከሩት ባልፈሩ ነበረ ነብዩም ደግሞ ያአላህ ነብይ አይደሉም ብለው እንደሚያስቡት ቢሆን ኑሮ አሁን ወደ ኋላ ማፈግፈግ ባልመጣ ነበረ ነብዩም ያአላህ ነብይ መሆናቸውን ወዳቸው አውቋል መተረጋገሙም እንደሚጠፉ አውቀው እንደገና ግብር ለመገበር መስማማታቸው የሚሉት ነገር ሁሉ ድብብቆሽ እንደነበረ ያሳያል ማለት ነው እና ሃዛ ለሁ ወልቀሶሱል ሐቅ እና አሁን ከዚህ በላይ ባለፉት አንቀጾች የተተከሰውና የተተረከው ነገር ስለ ነብዩላህ ኢሳ ተጨባጭ ሆነው ትክክለኛ ታሪክ ይህ ነው ኢላላ አላህ Subhanahu Wa Ta'ala ከዚህ ውጭ ምንም ነገር የለም ወማ ሚን ኢላሂን ኢላላህ እናንተ እንደምታስቡትና እንደምትናገሩት ግን ይሄ ነብዩላህ ኢሳ ያአላህ ልጅ ወይም ጌታ ራሱ ነው ስለሚለው አባባላችሁ ከአላህ በስተቀር ምንም አይነት ጌታ ሊኖር አይችልም ኢሳም ሆነ ሌላው አምላክ ምንጊዜም አንድ ነው አላህ ነው እንጂ ከሱ ውጭ ማንም ሊኖር አይችልም በላቸው ወኢነላህ ለሁል አዚዙል ሐኪም አላህ ደግሞ ከሱ ውጭ ያሉትን ኃይሎች ሁሉ አሸናፊና ሀያል እንደገና ደግሞ በስራው ምንም አይነት ረዳትና ተባባሪ የማይፈልግ ፍጹም ጥበበኛ የሆነ ጌታ ነውና ሌላ ምንም አጋርም ሆነ ተካፋይ አይሻም በላቸው ይላል ፈይን ተወለው እና ይሄን በሚትነግራቸው ጊዜ ይሄንን ለመቀበል ፈቃደኛ ሳይሆኑ ቀርተው ወደ ኋላ ቢያፈገፍጉ ፈኢነላህ አሊሙን ቢልሙፍሲዲን እነዚህ አጥፊዎች ናቸው አጥፊዎች ከሆኑ ደግሞ የአጥፊዎችን አላማና እንቅስቃሴ አላህ በጥልቅ የሚያጌታ ስለሆነ ለወደፊት ዋጋቸውን እንደሚሰጣቸው ነው በማለት ያስጠነቅቃል قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون يا أهل الكتاب لم تحاجون في إبراهيم وما أنزلت التوراة والإنجيل إلا من بعده أفلا تعقلون ها أنتم هؤلاء حاجتم فيما لكم به علم فلم تحاجون فيما ليس لكم به علم والله يعلم وأنتم لا تعلمون ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين إن أولى الناس بإبراهيم الذين اتبعوه وهذا النبي والذين آمنوا والله ولي المؤمنين قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم إن أنت يقدمت مصعب تبع لبيت وشوي بلاتشو أيهد وشنم ونكرستان وشنلا እውነቱን ከፈለጋችሁ ተዓለው ንቶሎ ወደ እኔ ቅረቡ ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል ሚዛናዊ ወደ ሆነች ቃል እጋብዛችኋለሁኝ እኛንም ሆነ እናንተን የማትበድልና የማትጎዳ የሆነች ሁላችንንም የምታሰባስብና የምታስታርቅ ትክክለኛ ቃል ለመቀበል ንቶሎ እንስማማ በላቸው ይላል። እሷም ቃል ምንድነች? አላህን አቡደ ኢላላህ ከአላህ በስተቀር ማንንም ምንንም እንዳንገዛና እንዳናመልክ በዚህ እንስማማ። በሌላ አባባል ላኢላሃ ኢላላህን የህይወት መርሆ እናድርግ ማለት ነው። ወላ ኑሽሪከ ቢሂ ሸይአ እና ይህንን ላኢላሃ ኢላላህ የሚለውን መመሪያ በጋራ ተስማምተን ከተቀበልን በኋላ በአላህ ምንንም ማንንም አናጋራበት በሚለው ቃል ኪዳን እንግባ። ولا يستفيد بعضنا بعضا اربابا من دون الله تفيلاتين كفيلون كالله ليلا املاك ادرقم اندي عجيز قال النقابة بلاتشو يو الناس استعون ستاركوت اندقو ياتشوت ايهود وشو عزيرون من الله عزير يتبالو سوية يا الله لجنو بمالت لسو املكوتنا فميكبا بلا اخبروت ستالو خرستان وشم دقمو اندزو ايسوس جيتانو ويمي جيتال لجنو بمالت لفتور املكوت ستالونا ይህን እንደተለያየ ክፍል አምልኮት መስጠታችሁን አቁሙና ለአንድ ሰማይ ምድርን ፈጥሮ ላቆመው ጌታ ብቻ ተገዮችና ታማኞች እንድንሆን እንስማማ በላቸው ይላል። ፈኢን ተወለው እና ይህንን እንግዲህ ግብዣና ጥሪ ከመቀበል ወደ ኋላ ቢረግጡ ፈቁሉ ሻዱ ቢአና ሙስሊሙን እናንተ እንግዲህ የተውሂድን ጥሪ የማትቀበሉና የማትስማሙ ከሆናችሁ እኛ ግን ለዚህ ጥሪ እጀ ሰጠንና ለጌታችን በታማኝነት የተሰለፍን መሆናችንን መስክሩልን ከዚህ በኋላ እናንተ አይናችሁ ያያ ወቃችሁ ወደ ኩፍርና ወደ ሽርክ ሄዳችኋል እኛ ግን እናንተ በሄዳችሁበት መንገድ አንከተላችሁም ለአንድ አላህ ብቻ ቀጥ ብለን የምንገዛ መሆናችንን ተመስክሩልናላችሁ ብላችሁ ንገሯቸው ይላል። እና እንግዲህ ለአህል ኪታቦች ማለት የሚገባው ይህ ነው ማለት ነው። አውቆጠፍናቸውና ወነት ትክክለኛ እምነት ከሆነ የሚፈልገው ሁላችንም ላኢላሃ ኢላላህ ማንንም አትጎዳ ማንንም የለይታ ከማንም አትጠቅም ለሁሉም ሰዎች ነው መመሪያው ላይ የመጣችው። ከአላህ ሌላ ያለ ላ ነብይ ሙሰር ወላ መለከ ሙቀረብ ፍጡር ነው። ስለዚህ ላንድ አላህ ብቻ ታማኝና ታዛዦች ተገዦች እንሁን። ከሱ ውጭ ያለው በሙሉ ኢሳም ይሁን ዘይርም ይሁን መላእክቶችም ይሁኑ እንደኛው ፍጡር ናቸው እንጂ ለናመልካቸው አይገባም በሚለው ነገር ላይ እንተባበርና እንስማማ። ይሄን ሽብለው ከተቀበሉ ችግሩ ተወገደ ማለት ነው። ይሄንን አንለቅምና አንተውም ካሉ ግን ያው ከሽርካችን አንላቀቅም ማለታቸው ስለሆነ በሉና አንተም በመረጣችሁበት መንገድ ግፉ እኛም ደግሞ ሙስሊሞች ለአላህ ብቻ ታማኞችና ተገዦች መሆናችንን ተመስክሩናላችሁ ብላችሁ ተዋቸው ነው የሚለው። እና በዚህ መሰረት ይህች አያ ከወረደች ወዲህ ነቢያችን አለይሂ ሰላቱ ወሰላም ለአይሁዶችና ለክርስቲያን አገሮች ይህችን አያት በጥቅስ መልክ በደብዳቤያቸው ይዘግቧት ነበር ይባላል። ለምሳሌ በምስራቅ አውሮፓ የነበረው ሀያል የዛ ጊዜ ሂረቅል የሚባለው ወይም ቄሳር የሚባለው ለሱ ደብዳቤ ሲልኩ ይህንን አያት በጥቅስ ጨምረውት ነበረ። ምክንያቱም ክርስቲያኖች ነበሩ እዛ አካባቢ ያሉ። መጀመሪያ ለሱ የግል ጥሪ ያደረጉለትና ቀጥለው ደግሞ ለህዝቡ ያ አለል ኪታቢ ተዓለው የሚለውን ጻፉት ይባላል። እንደገና ለኢትዮጵያው ደግሞ ለሁለተኛው ነጃሺ የመጀመሪያው ነጃሺ ሰሃቦችን የተቀበለው አምኗል እሱ አላህ ሱብሃነ ወተዓላ ኢዳያ ሰጥቷል። ግን ወዳው ሳይቆይ ሞተ። እሱ በሚሞትበት ጊዜ ሌላ ነጃሺ ተተካ በግሩ። እሱም ክርስቲያን ስለነበረ ለሱም ይሄን በደብዳቤያቸው ጽፈውለታል ይባላል። በዚያ አጋጣሚ እንግዲህ አለል ኪታብ የሚባለው ለእስራኤል ብቻ አለመሆኑን ያመለክተናል። ተውራትንም ሆነ እንጂልን ተቀብል ያለውን ያለ ህዝብ ማንኛውም ማገር ቢሆን አለል ኪታብ የሚባለው አጠራር የሚያካትተው መሆኑን ያመለክታል። ይህ ባይሆን ኑሮ ነብያችን ከእስራኤል ውጭ ላሉ ክርስቲያኖችና ይሁዶች ይህንን አያት ሊጽፉ ባልቻሉ ነበረና ማለት ነው። ያ አለል ኪታብ አሁንም እናንተ የቀደምት መጽሐፎች ባለቤት የተውራትና የእንጂል ባለቤቶች ነን የምትሉት ሊመጡ ሀጁነ ፊ ኢብራሂም ለመሆኑ ስለ ነቢዩላህ እብራሂም ለምንድነው የምትከራከሩት በላቸው። ወማ ኡንዚለት ተውራቱ ወልእንጂል ኢላ ሚን ባዕዲሂ ተውራትም ሆነ እንጂል ከነቢዩላህ እብራሂም ህልፈት በኋላ በጣም ቆይተውና ዘግይተው እንጂ ያልመጡ መሆናቸው እየታወቀ እናንተ ግን ኢብራሂምን ይሁዶችም ይሁዳ ነው ለማለት ክርስቲያኖችም ክርስቲያን ነው ለማለት ለምን ነው የምትከራከሩት? ከየት ተገናኝተው ማለት ነው? አፈላታችሉን እና ይህ አባባላችሁ በጣም ግልጽ የሆነ ስህተትና አሳፋሪ ጥፋት መሆኑን አትረዱም እንዴ? በላቸው ይላል። ይህን ያለበት ምክንያቱ ነቢዩላህ ኢብራሂም እንግዲህ በሁሉም እምነት ተከታዮች ዘንዳ ተቀባይነት ያላቸውና በጣም ዝነኛ ሰው ነበሩ። አሁንም ድረስ የተለያዩ ሃይማኖት ተከታዮች ነን የሚሉ ህዝቦች ኢብራሂምን ያደንቃሉ። ይሁዶችም በበኩላቸው እሱ በጣም ታላቅ ሰው ነው፣ የነቢያቶች ሁሉ መገኛና የመጀመሪያው ታላቅ ሰው ነው ብለው ያደንቁታል። አይሁድያ የሚባል ሃይማኖት ከእሳቸው እንደመነጨ አድርገው ይናገራሉ። ክርስቲያኖችም በበኩላቸው የክርስትና እምነት ከእሳቸው እንደመነጨ አድርገው ይናገራሉ። እንደገና ሙሽሪኩል አረብም ሳይቀሩ ይህንኑ የሽርክ ተግባራቸውን ከእሳቸው እንደቀዱት አድርገው ያወራሉ ማለት ነው። ለመሆኑ እናንተ በጊዜያችሁ ያሉትን ነቢዮችና እምነቶች አወቃችሁም አላወቃችሁም ከሞላ ጎደል በወቅታችሁ ናችሁና ስለ ሙሳ ብታወሩ የሁዶቹ በሙሳ ጊዜ የነበራችሁና ይሄ ይመስላል። በኢሳ ጊዜ የነበሩት ክርስቲያኖች ደግሞ ስለ ኢሳ ቢያወሩም ያው የነሱ ጉዳይ ስለሆነ አነሰም አደገም ይህ ምንም አይደለም። ግን ወደ ኋላ ተመልሳችሁ የሁዲያና ነስራንያ ጋራ ምንም አይነት ግንኙነት የሌለውን የኢብራሂምን ታሪክ ለማስረዳት ለምን ትቃጣላችሁ? የሁዲያ የሚባለው ሃይማኖት ተውራት ከመምጣቱ ወዲህ ነው ሊመጣ የቻለው። ነስራንያ የሚባለውም ደግሞ ኢንጂል ከመጣ ወዲህ ቆይቶ ነው የመጣው። እነዚህ ነገሮች ነቢዩላህ ኢብራሂም ካለፉ በኋላ አንደኛው ከሺህ ዓመት በኋላ ሌላኛው ደግሞ ከሁለት ሺህ ዓመት በኋላ የመጡ ኪታቦች ናቸው። ይህን ያህል እንግዲህ እርቀት ያለውን ወደ ኋላ ተመልሳችሁ የሁዲያ ከኢብራሂም የተወሰደ ነው ነስራንያም ከኢብራሂም የተወሰደ ነው የምትሉት ስህተታችሁ ምን ያህል አሳፋሪ እንደሆነ አትረዱም እንዴ? መጀመሪያ ይሄ የሁዲያና ነስራንያ የሚባለው ሃይማኖት እንኳን ለኢብራሂም ቀርቶ ለነ ሙሳና ለነ ኢሳ እንኳን አይመጥንም። በእውነቱ ከሆነ ሙሳ ራሳቸው የሁዲያ የሚባል ሃይማኖት አላስተማሩም፣ ኢስላምን ነው ያስተማሩት እንደ ማንኛውም ነቢይ። ኢብራሂምም ያው ሐኒፈ ሙስሊም ነው ብሎ አላህ አረጋግጧል። ሙስሊም ነበሩ፣ እስልምና ነው ኢብራሂም ያስተማሩት። ከዛም ወዲህ ያሉት ነቢዮች እነ ኢስሐቅም እነ እስማኤልም እስልምና ነው አስተምረው የሄዱት። ሙሳም በበኩላቸው የሁዲያ የሚባል ሃይማኖት አላስተማሩም፣ እስልምና ነው ያስተማሩት ማለት ነው። እሳቸው ካለፉ በኋላ ግን እስራኤሎቹ ሃይማኖቱን ጎሳዊ ለማድረግ የራሳቸውን ብሔረሰብ ከፍ አድርገው ሌላውን ህብረተሰብ ጥገኛ አድርገው ለማሳየት እንደገና ተጊዜ በኋላ ነው የሁዲያ የሚል ተቀጥላትም ሰጥተው ኢስላም የሚለውን ያጠፉት ማለት ነው። ወደ ክርስቲያኖችም ስንመጣ እንደዛው ነው። ያው ትናንትና እንዳለፈው ሐዋርያት እኛ ሙስሊሞች ነን ወሽሃድ ቢአና ሙስሊሙን አሉት ይላል። ሙስሊም እንደነበሩና ኢስላም እንዳስተማሩ ነው ኢሳ ራሳቸው የሚነገርላቸው። ግን ኢሳ ወደ ሰማይ ካረጉና ከቆየ በኋላ አሁንም በዛ አካባቢ የነበሩት ክርስቲያኖች ሃይማኖቱን የግል የነሱ ብሔረሰብ መገለጫና መከበሪያ ለማድረግ አስበው ነስራንያ የሚል ተቀጥላትን ሰጡት። ያው አገሯ ከተማዋ ናሲራ ትባል ነበርና ከዛ አገር ጋራ በማያያዝ ማለት ነው እንጂ እንኳን ነቢዩላህ ኢብራሂም ይሁዳ ነበረ ነሳራ ነበር ማለቱ ቀርቶ ይኸው የሁዲያ አምጥቷል የተባለው እንኳ ነቢይ ሙሳ እንኳ ይሁዳ ነበር ማለት አያስደፍርም። ኢሳ ደግሞ ነስራኒ ነበር ለማለት አያስደፍርም። እንኳን አልፋችሁ ዘልቃችሁ ኢብራሂምን የይሁዳውም የይሁዳ መሪ ነሳራውም የነሳራ መሪ ነው ማለቱ ይቅርና እነዚህ ኪታቦች ከነቢዩላህ ኢብራሂም በኋላ በብዙ አመታት ቆይተውና ዘግይተው የመጡ መሆናቸው እየታወቀ ለምንድን ነው ስለ ኢብራሂም አግባብ የሌለው ክርክር የምታነሱት? በላቸው ይላል። አንቱም ሃኡላ እናንተ አለል ኪታቦች እናንተ አይደላችሁምን? ሀጀጅቱም ፊማለኩም ቢሄ ዒልሙን በእናንተ በኩል የተወሰነም ቢሆን እውቀት ባላችሁ ነገር ትከራከሩ የቆያችሁትና በዛ በእውቀታችሁ እንኳን ስለምታውቁት ነገር በቂ ማስረጃ ልታቀርቡ ያልቻላችሁት እናንተ መሆናችሁ ተረሳ እንዴ? ስለ ዒሳና ስለ እናቱ ብዙ ተከራክረዋል። እና በዙ በሚያገባችሁና የምታውቁት እንኳን ነገር ላይ ምን ያህል እንግዲህ ክርክር አድርጋችሁ ምን አይነት ውጤት እንዳሳያችሁ ትታወቃላችሁ። ታዲያ ይህ ሆኖ ያለ ፈሊመቱ ሐጁን ፊማ ለይሰ ለኩም ቢዒልም ጭርሱን እውቀት በሌላችሁ ነገር ለምንድን ነው የምትከራከሩት? እናንተ መከራከር የሚያወርባችሁ አነሰም በዛ በኢሳና በሙሳ ጉዳይ ነው። ይሄንን አልፋችሁ እንደገና ስለ ኢብራሂም እናወራለን ካላችሁ በማያገባችሁ ውስጥ ገብታችሁ መዛቀጥ ይሆናል ማለት ነው። ወላሁ ያዕለም ስለ ነብዩላህ ኢብራሂም እምነትና አላማ አላህ ተንቅቆ ያቃል ወአንቱም ላ ተዓለሙን እናንተ ግን ስለዚህ ጉዳይ ምንም ነገር አታውቁምና አቅማችሁን ባለመረዳት ለምንድን ነው በማያገባችሁ ነገር ጣልቃ የምትገቡና የምትዘባርቁት በላቸው ይላል። ማካነ ኢብራሂሙ የሁድያ ወላ ነስራንያ እንግዲህ እናንተ ወደዳችሁም ጠላችሁም ኢብራሂም ይሁዳም አልነበረም ክርስቲያንም አልነበረም ከሁለቱም ቡድን የራቀና የጠራ ነው ይላል። እንግዳም ነበረ ካላችሁ ወላኪን ካነ ሐኒፈ ሙስሊማ ከይሁዳም ከነስራንያም ከክርስትናም እምነት በጣም የራቀና የተገለለ ሆኖ ለጌታው ሰጥለጥ ብሎ የሚገዛ ታማኝ አገልጋይ ነበረ። የይሁዲያና ነስራንያ የሚባለው እምነት ራሱ የተበረዘ ነው። ከጊዜ በኋላ እናንተ ስሙንም በተከትላና ያመጣችሁት በውስጡም ያሉት አንቀጾች አፋልሳቸዋቸዋል። በዚህ መልክ ኢብራሂም ይሁዳ ነበር ነሳራ ነበር እንብትሉ ተቀባይነት የለም። እሱ እንቆ የሆነችውን ምንም የሰው ልጅ ያልነካትን እስላምን ነበር የሚያራምደው ያለው። ለጌታው ፍጹም ተገዥና ታዛዥ ነበር። ወማ ካነ ሚነል ሙሽሪኪን በዚህ በመካ አካባቢ የነበሩት ጣዖታውያን ደግሞ እነሱም የኛ ሃይማኖት መሪና መስራች ነው ይሏቸው ስለነበረ እናንተ ደግሞ ሙሽሪክ ነው ልትሉ ፈለጋችሁ እንደ ኢብራሂምን ሙሽሪክም እንዳልሆነ አረጋግጣለሁኝ። እና ከሶስቱም ቡድን ነፃ ነው ኢብራሂም። አይሁዳም አልነበረም ክርስቲያንም አልነበረም ጣዖታውያንም ወገን አልነበረም። እንግዳውሳ አራተኛው አማራጭ ሐኒፈ ሙስሊመን አሁን ተተከሱትና እነሱን ከመሰሉ ደካማ እምነቶች ሁሉ የተገለለ በቀጥተኛው እስላማዊ ጎዳና ብቻ የተመራ የጌታ ፍጹም ተገዥ ነበር በማለት አረጋግጥላችኋለሁ ይላል። ይህ የመጣበት ምክንያቱ እነዚህ ነጅራን ከሚባል አካባቢ ነብዩን ሊከራከሩ የመጡ የክርስቲያን ሉካኖች እዛ በመከራከር ላይ እያሉ በአካባቢ ያሉ ደግሞ የሁዶች መጡ ይባላል። እነዚህ ክርስቲያኖች ሃይማኖታቸውን ለማስከበር መሐመድ ጋር ሊከራከሩ መጥተዋል ማለትን ሲሰሙ እኛም እንግዳውስ ከነሱ ጋራ ሆነን እስቲ በጋራ እሱ የሚለውን እንስማው ብለው መጡ የሁዶቹ። የሶስት እምነት ተከታይ አንድ መድረክ ላይ ተገናኙ ማለት ነው። ይህ ጊዜ ነቢዩ ጋራ ተከራክረው ካበቁ በኋላ እንደገና ደግሞ የሁዶቹና ክርስቲያኖቹ የብቻቸው ክርክር ፈጠሩ እዛው። እና ክርስቲያኖቹ ራሳቸውን ትክክለኛ አድርገው በመግለጽ ላይ ያሉ የሁዶቹ ደግሞ አይ ስለዚህ ነገር እንኳን ባትሉ ይሻላል በማለት ጣልቃ ገቡ ኢብራሂምን ሲያነሱ ጊዜ ማለት ነው። ኢብራሂም እንኳን የኛ ሰው ነው ክርስትና ጋር ምንም የሚያገናኘው ነገር የለም ማለት የለም የኛ ነው እንዴ እንጂ በማለት እነዚህኞቹ ደግሞ ፍጥጫ ፈጠሩ። ይህ ጊዜ አላህ ሱብሃነሁ ወተዓላ ምንም የሚያጣላቸው ነገር የለም ኢብራሂምን የሁዶችንም ነሳራዎችንም ሙሽሪኮችንም አይመስልም ከሁላችሁም የጠራና ትክክለኛ የኔን ፍቃድ የተቀበለ ወደ ግራም ወደ ቀኝም ያላጋደለ ሰው ነበር በማለት ሁለቱንም እንዲያርፉ አደረጋቸው ማለት ነው። እንዳውም ሙሽሪኩል አረብንም ጭምር ስለ ኢብራሂም ጉዳይ የኛ ሰው ነው ብላችሁ አታንሱ ምክንያቱም የኛ ሰው ነው ካላችሁ ሙሽሪክ ነበር ማለትን ያስከትላልና አለ ማለት ነው። إِنَّ أَوْلَى النَّاسِ بِإِبْرَاهِيمَ لَلَّذِينَ اتَّبَعُوهُ وَهَذَا النَّبِيُّ وَالَّذِينَ آمَنُوا إِلَيْهِ ታዳከ ሶስቱም ቡድን ኢብራሂም የተለዩና የራቁናቸው በሚባልበት ጊዜ ማን ሊመስሉ ነው የሚል ጥያቄ ስለሚያስነሳ ነብዩላህ ኢብራሂምን የምከተለው እኔ ነኝ ብለው ከሚናገሩት ክፍሎችና ቡድኖች ሁሉ ከሁሉም ቀዳሚውና የሚሻለው በነብዩላህ ኢብራሂም ወቅት የነበሩት የራሳቸው ተከታዮች ናቸው። ያው መጀመሪያ ኢራቅ አካባቢ ተልከው ሰዎቹ ተቃወሟቸው ብዙ ችግር አደረሱባቸው ለሂጅራ ተነስተው ወደ ፍልስጤም አለፉ። እዛ ከመጡ ወዲህ ያመኑና የተከተሏቸው ሷሃቦች አፍርተዋል ማለት ነው። እነዛ ሰዎች ኢብራሂም ተከታዮች ነን ብለው ቢናገሩ ያምርባቸዋል እኔም እቀበላለሁ በትክክል ተከትለውት ነበርና ይላል። ወሃደ ነብዩ እንደገና ወደ ኋላ ከሚመጡት ትውልዶች ደግሞ እኔ ኢብራሂምን ፈለግ ነው የምከተለው ብለው ከሚናገሩት መካከል ትክክለኛ እኔ የምቀበለው ነገር ቢኖር ይህ ነብይ ነው መሐመድ ብቻ ነው የኢብራሂምን ፈለግ በትክክል ተቀብያለሁ ማለት የሚችለው ይላል። ወለዲና አመኑ እንዲሁም ደግሞ ነብዩ መሐመድ ጋራ አምነው የተሰለፉት ሙአጅሮቹና አንሷሮቹ እኛ የኢብራሂም እምነት ተከታዮችና ታሪኩን አዳሾች ነን ቢሉ ያምርባቸዋል። ከዛ ውጭ አሉት ግን ኢብራሂም የኛ መሪ ናቸው ማለት ፍጹም የማይጠጋጋ ነገር ነው ይላል። ወላሁ ወሊዩል ሙእሚኒን አላህ ደግሞ ሱብሃነሁ ወተዓላ የእንዲህ አይነቶቹ አማኞች ዋቢና ደጋፊ ነው። እናንተ ይሁዶችና ክርስቲያኖች ወይም ሙሽሪኮች ግን ኢብራሂም የኛ ነው ስትሉ ባንዲ በኩል ያልሆናችሁትን ነገር ለማወን መሞከር፣ በሌላ በኩል ደግሞ የኢብራሂምን ታሪክ ማድበስና ማቆሸሽ ሆነባችኋል። ይሁዳው እኔ ኢብራሂም ተከታይ ነኝ ካለ ኢብራሂም ይሁዳ ነበር ሊሆን ነው። ክርስቲያኑም እኔ ኢብራሂም ተከታይ ነኝ ካለ ክርስቲያን ነበር ኢብራሂም ሊሆን ነው ማለት ነው። ሙሽሪኩ አረብ ደግሞ ጣዖት እየተገዛ እኔ ኢብራሂም ተከታይ ነኝ ካለ ኢብራሂም ጣዖታዊ ነበር፣ ጸረ ጣዖት የነበረውን ሰውዬ እንደገና የጣዖት አምላኪ ነበር እንደማለት ሊሆን ነው። ይህ ሊሆን አይችልም። የእሱ ተከታዮች ነን ብለው ከሚናገሩት ሰዎች መካከል ተቀባይነት ያላቸው ሶስት ቡድኖች ብቻ ናቸው። አንደኛ በወቅቱ ሲደግፉት የነበሩት ሰሃቦች፣ ሁለተኛ ነብዩ መሐመድ እና ሶስተኛ የነብዩ መሐመድ ተከታዮች የሆኑት ብቻ ናቸው። ምክንያቱም እነዚህ ሙስሊም በሚለው ቃል እሱ ጋር አይገናኛሉና ነው የሚለው። وَلَطَائِفَةٌ مِنْ أَهْلِ الْكِتَابِ لَوْ يُضِلُّونَكُمْ مَا يُضِلُّونَ إِلَّا أَنْفُسَهُمْ وَمَا يَشْعُرُونَ يَا أَهْلَ الْكِتَابِ لِمَ تَكْفُرُونَ بِآيَاتِ اللَّهِ وَأَنْتُمْ تَشْهَدُونَ يَا أَهْلَ الْكِتَابِ لِمَ تَلْبِسُونَ الْحَقَّ بِالْبَاطِلِ وَتَكْتُمُونَ الْحَقَّ وَأَنْتُمْ تَعْلَمُونَ وَقَالَتْ طَائِفَةٌ مِنْ أَهْلِ الْكِتَابِ آمِنُوا بِالَّذِي أُنْزِلَ عَلَى الَّذِينَ آمَنُوا وَجْهَ النَّهَارِ وَاكْفُرُوا آخِرَهُ لَعَلَّهُمْ يَرْجِعُونَ ولا تؤمنوا الا لمن تبع دينكم قل ان الهدى هدى الله ان يؤتى احد مثل ما اوتيتم او يحاجكم عند ربكم قل ان الفضل بيد الله يؤتيه من يشاء والله واسع عليم يختص برحمته من يشاء والله ذو الفضل العظيم ود الطائفة من اهل الكتاب ليضلونكم ከነዚህ ተክታብ ባለቤቶች መካከለ የተወሰኑት ቡድኖች የራሳቸው ስተት አልበቃቸው ብለው እንደገና እናንተን ሊያወናብዷችሁና ሊያሳስቷችሁ አሰቡና ተመኙ ይላል። ወማ ይብሉነ ኢላ አንፉሰሁም በዚህ ሙከራቸው ታዳ ራሳቸውን እንጂ ማንንም አያሳስቱም። ወማ ይሽዑሩን እና በዚህ ሙከራ ራሳቸውን የሚያሳስቱና የሚጎዱ መሆናቸውን ደግሞ አያውቁም። ያውቁ ኑሮ ባላደረጉት ነበር ማለት ነው። ምንድነው እንግዲህ ነብዩና ሰሃቦቹ እስልምና ለማስተማር ሲንቀሳቀሱ ይሁዶቹም ደግሞ በበኩላቸው ቅናት ተሰማቸውና ያረጀ ያፈጃ እምነታቸውን እንደገና ጊዜ ካለፈበት በኋላ ለማስተራጨት ሙስሊሞችን ጭምር መስበክ ጀመሩ ይባላል። ያው እንግዲህ ፉክክር አለ በሃይማኖት መካከል። እነዚህ አዲስን ሃይማኖት ሲሰብኩና ለማስፋፋት ሲሞክሩ እነዚያ ደግሞ ይሁዲያን ብትቀበሉ ይሻላችኋል ይልቁን ሲያሉ ሰሃቦችንም ጭምር መጎትጎትና መወትወት ጀመሩ ማለት ነው። ይህን ሙከራቸውን ታዳ ለአንዳንድ የዋሆች አዲስ ነገር መስሎት እንዳይቀበልና እንዳይሳሳቱ ሲያስጠነቅቅ አላህ ከነዚህ ተአለል ኪታቦች የተወሰኑት ቡድኖች አንዳንዶች እንኳን ስተታቸውን አውቀው አፍረው ዝም ቢሉ፣ አንዳንዶቹ አይን አውጣዎች ተነጭራሹ እነሱም ሃይማኖታቸውን ሲሰብኩ እኛም መስበክ አለብን ብለው በእናንተ ላይ እንዳውም የሰበካ ዘመቻ ሊየከፈቱ ነው ያሉት። ይሄን ወቁና ተጠንቀቁ። እነሱ ግን ይሄ ሙከራቸው ከንቱ መሆኑን አያውቁትም። በዚህ በሙከራቸው መጠቀማቸው ቀርቶ የሚጎዱና የሚሳሳቱ መሆናቸውን ቢያውቁ ኑሮ ግን ባላደረጉት ነበር። ምክንያቱም እስልምናን ለማደናቀፍ የሚደረግ እንቅስቃሴ ነውና ማለት ነው። ያ አህለል ኪታብ እናንተ የመጽሐፍ ባለቤት ነን የምትሉት ወገኖች لما تكفرون بآيات الله ونس با الله كتاب يمتامو كهوراتشو با الله انكفوش لمن تكداللاتشو وانتم تشهدون ان انت بنبي محمد بكل يمتاو ونس كا الله يمتامو هونون لباتشو ياوك انا اي مسكرة ان انت اندقنا زراتشو راساتشون براساتشو لما اختالل يمتفلقو يمسل لمن دنو يا الله انكفوش الناتالاتوش يمتكدوت بلا هستيطا يكاتشو الى እና እንግዲህ ቅድም እንዳለፈው አንዳንድ መፈናፈኛ የሌለው መከራከሪያ ላይ ሲደርሱ የሰው ነቢይ እንደሆነ እንጠፋለን እያሉ ወደ ኋላ ይረግጣሉ። ይህ እንግዲህ ነቢይነቱን አውቀዋል ማለት ነው፣ መስክረዋል ማለት ነው። ይህ ከሆነ በኋላ በተውራት በኩል የመጣውን የአላህን አንቀጾች እንቀበላለን ስትሉ በቁርአን በኩል ያለውንስ እንድትክዱ ያደረጋችሁ ምንድን ነው? ከአላህ በኩል የመጣ መልእክት መከበር ካለበት በሁለቱም በሶስቱም ነብይ የመጡትን ተቀበሉ። አለበለዚያ አንዱን ጥለን አንዱን አንጠልጥለን እንሄዳለን እምትሉት እንዴት ነው ሊሆን የሚችለው? ያላወቀ ሰው ቢሆን ምንም አልነበረም። እናንተ ግን በሙሳ የወረደው ከአላህ እንደመጣ እንደምታውቁ በኢሳና በመሐመድም በኩል የመጣው እንደዛው ከአላህ እንደመጣ ታውቃላችሁ። ተቀበላችሁ ሁሉንም መቀበል እንጂ ያአላህን አንቀጾች በአንድ መጽሐፍ ውስጥ ያለውን ተቀበላችሁ በሌላው በኩል ያሉትን እንዴት ትክዳላችሁ ብለህ ሲጠይቃቸው ይላል። ይሄ ተናቁት ነው። ራሱን በራሱ መጻረራ የሆነባችሁ ወይ ማለት ነው። ያአለል ኪታብ አሁንም እናንተ የቀደምት መጽሐፍ ባለቤቶች ነን ባዎች ሊመተል ቢሶነ ለሐቅ ቢልባጢል እውነቱን በውሸት ለምንድነው የምትቀላቅሉትና የምትዘባርቁት ባላቸው ይላል። ወተክቱሙነ ለሐቅ አንዳንድ ጊዜ ደግሞ የምታቁትን እውነት ሽምጥጥ አድርጋችሁ ስምትክዱና የምትደብቁት ለምንድነው? ወአንቱም ተዓለሙን እናንተ እውነቱን የደበቃችሁ ወይም ውሸት ጋር የቀላቀላችሁ መሆናችሁን እያወቃችሁ ለምንድነው የዛ አይነት ደባ የምትሰሩት ብለህ ጠይቃቸው ይላል። ይህ ደግሞ እንግዲህ አንዳንድ ጊዜ ነብዩ መሐመድ አለይሂ ሰላቱ ወሰለም ከመምጣታቸው በፊት ስለሳቸው የተነገሩ የትንቢት ጥቅሶች አሉ ተውራቱ እና የመጨረሻው ነብይ ሲመጣ ቁመተ መካከል ነው። በጣም ረጅምም አጭርም አይደለም። አይነ ኩሌ ነው። ጠጉሩ ደግሞ ዞማ ነው። ደስ የሚል ነው። የሚሉትን ቃላቶች በተቃራኒ ለውጣዋቸዋል። ቁመተ ቀላላ ረጅም አይነ ሸንዳራ ጠጉረ ከርዳዳ እያሉ ጽፈውበታል ማለት ነው። ይሄ እንግዲህ በትክክል ተውራት ውስጥ የተዘገቡትን ቃላቶች የራሳቸውን ቃል ሲተኩበት እውነትና ውሸት ተቀላቀለ አንድ መጽሐፍ ውስጥ ማለት ነው። በረዙ አንዳንድ ጊዜ ደግሞ ጭርሱን እንዲህ አይነት ትንቢ አልተነገረም ተውራት የለም በመሰረቱ ይላሉ ማለት ነው። እና ይሄ መደበቁም ሆነ ውሸቱን በእውነቱ መቀላቀሉ ሁለቱም ወንጀል ነውና ይህን ወንጀል ደግሞ ታታቁ ብትሰሩት ምንም አልነበረም። ወአንቱም ተዓለሙን እናንተ ግን ይመጣል ተብሎ የተነገረለት ነቢይ ይህ እንደሆነ በእርግጠኝነት እያወቃችሁ እሱን ለመቃወም ብቻ በመፈለግ አንዳንድ ጊዜ ውሸትን በእውነት እየቀላቀላችሁ ሰው ሰራች ቃላቶችን ጣልቃ እያስገባችሁ ሌላ ጊዜ ደግሞ ተነጭራሹ የለም እያላችሁ በመካድና በመደበቅ መካከል ለምንድን ነው የምትቸገሩት በላቸው ይላል። وقال الطائفة من أهل الكتاب تنزيه تعالى الكتاب وإتمكاتك لدقمو يتوتن وتبرنوش اندهالو آمنوا بالذي أنزل على الذين آمنوا فالنزي بمحمد أمنان البنبلو توغن وشي تورده بمبالو مماريا امنوا آلس برساشو سمكاتكرو دولت أدرقو مالتنا وجه النهاري طوات ساعت بمالدا آمن بلن محمد زنداد تجبر قولين النقبان نالو وقفروا آخره አንድ ቀን ሙሉ አምነናል ብለን የሱን ሃይማኖት ስንማርና እነሱ ጋራ ስንሰግድ ከዋልን በኋላ ወደ ማታ በሚሆንበት ጊዜ እኛ ቁም ነገር ያለው መስሎን ነበር ይሄ ነው እንደ በማለት ማታ በሚሽት አጣጥለንና አቋሸን እንውጣ ለአለሁም ይርጂዑ ይሄን ያደረግን እንደሆነ እዛ ቀደም ብለው ያመኑለትም ሰዎች እነግም የነገርኛ ባናቀው ነው እንጂ ስተት ነበር ማለት ነው። ይሄው ልምድ ያላቸውማ አለል ኪታቦች ጧት ገብተው በአንድ ቀን ውሸቱንና እውነቱን ለይተው ከተመለሱ እኛ መሐይማን በመሆናችን ነው እና ይህ ነገር አያዋጣንም ብለው እንደኛ አፍርሰው ሊመለሱ ይችላሉና እስቲ በዚህ መልክ እንሞክር አማኞችን ለማፈናቀልና ለማወናበድ ያሉበትም ጊዜ አለ። ይህንንም ወቁና ተጠንቀቁ ይላል አላህ ሱብሓነሁ ወተዓላ። እንግዲህ የይሁዳ ደባ በጣም የሚያስገርም ነው። ይህንንም ስልት ከመጨረሻ ድረስ እስካሁን የሚጠቀሙበትም ይሄ ነው። ስለሞችን እንግዲህ ለመበጥበጥና ችግር ለመፍጠር ሲፈልጉ መጀመሪያ ከነሱ መካከል በደንብ የሰለጠኑ ካድሬዎችን ይመለምሉና ሰልመናል ብለው በእስላሞቹ ሰርገው እንዲገቡ ያደርጋሉ። ቅጥረኞች ቀጥረው ማለት ነው። እና ሰልም ያለው ይልና በሚገባ በከፍተኛ ስሜት እስልምናን አንድ ሰሞን በጉጉት እየተከታተለ ያለፈውን ህይወቱን እየረገመና እየኮነነ ሙስሊሞቹ ውስጥ ይገባል ማለት ነው። የዛ ጊዜ በየዋህነት ሙስሊሞቹ አመነ ብለው በደስታ ይቀበሉትና ምስጢራቸውን ሁሉ ይነግሩታል። ከዛ ዘወር ብሎ እንደገና ለነሱ ሙራሲል ይሆናል። ለወገኖቹ የሙስሊሞችን ደካማ ጎን እየላከ እንደገና እንዲመቱ ያደርጋቸዋል ማለት ነው። ይህ ስልት በእስልምና ብቻ ሳይሆን በክርስትናም ጭምር ተጠቅመውበታል። መጀመሪያ ክርስትናን ለማውደምና እንደዛ ምስቅልቅሉን ለማውጣት የቻሉት በዚህ ዘዴ ነው። በመዋጋት ለማጥፋት ሲያቅታቸው ጊዜ ክርስትና ምን አደረጉ? የቡለት የሚባለው ሰውዬ የታወቀ አክራሪ ይሁዳ ነበር። ብዙ ዘመናት ክርስቲያኖችን ለማጥፋት ተዋግቷል። በመጨረሻ ግን እንደማይጠፉ ሲያውቅ ዘዴውን ቀየሰና እንደገና በመናን ኢየሱስን አየው ተቆጣኝ። ተሳስተሃል አንተ ምንም ዋጋ የለህም የኔን ተከታዮች እየጨፈጨፍክ ብሎ ዛተብኝ። ታዲያ ምን ይሻለኛል ስለው ጊዜ ከዛሬ ጀምረህ በእኔ እመንና እኔን ተከተል የኔን ተከታዮች በጨፈጨፍክበት መጠን እንደገና እነሱን አስተምራቸውና አጠናክራቸው ብሎ ኑዛዜ ነገረኝ አለ። በዚህ መልክ እንግዲህ ያለፈውን ህይወቱን ሁሉ ኮንኖ ክርስቲያኖች ውስጥ ገባ። የታወቀ ጀግና ስለነበረ እሱማ ካመነልን አሉና በደስታ ተቀበሉት ማለት ነው። ወዲያውንም አክብሮት ሰጡት። ሰውየው በጣም እንግዲህ አፈጮሌ ነበረና አዋቂ ነገር ስለሆነ ስለ ክርስትና እምነት የተወሰነ እውቀት ከወሰደ በኋላ ወዲያውኑ ሊቅ ሆነ፣ የእነሱ አስተማሪ ሆነ። ይኸው በአሁኑ ጊዜ ቅዱስ ከሚሏቸው ከዋናዎቹ መሪዎቻቸው አንዱ አድርገው ነው ክርስቲያኖቹ የሚወስዱት። በዛ መልክ ከሆነ ተአማኝነትን ካገኘ በኋላ ዘወር አለና የክርስትናን እንግዲህ መሰረታዊ ነጥቦች ማፋለስ ጀመረ። ያው እንደዚህ አይቻለው ዛሬ ኢየሱስን በመናኔ አግኝቼው እንዴ ብሎኛል እያለ መመሪያ ማፍለቅ ጀመረ ማለት ነው። ልክ እንጂል ውስጥ የሌለ አዲስ ነገር እያፈለቀ ኢየሱስን ቃል እንደ ቅዱስ በማድረግ መጽሐፍ ቅዱስ ላይ እየጨመሩና እያስፋፉ በሙሉ እንግዲህ ደብዛውን አጠፋው የክርስትናን መሰረቱን ማለት ነው። በዛ መልክ ተጠቅሞ ነው ምንቅንቃቸውን እኩሉ የጌታ ልጅ ነው እኩሉ ጌታ ነው እኩሉ ሳሊሰላሳ የሚለውን ሁሉ ውጥንቅጥ እንዲያመጡ ያደረጋቸው ይህ ሰውዬ ነው። ልክ ወደ እስልምናም ሲመጡ የስራ ልምድ ያለው ሰው ጥሩ ነውና ይህንኑ ዘዴ ደግሞ ተጠቀሙበት የሁዶቹ ማለት ነው። አብዱላህ ብኑ ሰበይ የሚባል ሰው እያዘጋጅና የመን አካባቢ ነበረ። እሱን እስልምና ውስጥ ገባው ብለህ ግባና እንደዚህ አይነት የእስላሞቹን የመበታተንና የመበትበት ተልእኮን አራምድ ብለው ላኩት። በዛ መልክ ሰለመና በጣም የታወቀ እንግዲህ ሙእሚን ተባለ። ከዛ በኋላ የሙስሊሞችን አመኔታ ካገኘ በኋላ ሙስሊሞችን መሰረታቸውን ሊያናጋ አልቻለም። እርግጥ እንደነዛኞቹ በእምነታቸው መሰረት ተውሂድን የሚያናጋ ነጥብ አልቻለም፣ በጣም ጠንካራ በመሆኑ ማለት ነው። ምን ተጠቀመ? ይሄ ደግሞ ሰዎችን የመበታተን ስልት ተጠቀመ ማለት ነው። እና ልክ በሰሃቦች መካከል ፓርቲ እንዲፈጠር አደረገ። አንድ የአልይ ደጋፊ፣ ሌላ የሙአዊያ ደጋፊ፣ ሌላው የነ ዑመር ደጋፊ እያሰኘ በብሔር ብሔረሰብና በጎሳ እየነጣጠለ ስልጣን የሚገባው ለገሌ ነበረ፣ እገሌ ዝም ብሎ በኃይል ነው እንደዚህ የወሰደበት፣ የእሱ ህገ ወጥ ነው፣ ከእስልምና ውጭ ነው እያለ ኩለፋውል ኩባር ትልልቆቹን ታዋቂ የእስላም መሪዎች እነ አቡበክርን እነ ዑመርን እያወገዘና እየኮነነ እንደገና የነ አልይ ተቆርቋሪ በመምሰል በመካከላቸው የመከፋፈልና እስከ ጦርነት ድረስ የመካፈት ደረጃ ላይ አደረሳቸው። ከዛ ጀምሮ እንግዲህ ያው የእስላሙ መከፋፈል እየሰፋ መጣ ማለት ነው። ይህ አይነት እንግዲህ ተልእኮ እንዳላቸው አላህ ሱብሓነሁ ወተዓላ አበክሮ አስጠንቅቆ ነበር። የሚሰማው ጆሮ ጠፍቶ ነው እንጂ ማለት ነው። እና መጀመሪያ አመን ብለው እናንተ ውስጥ ይገባሉ። ጠዋት አምነናል ብለው የገቡትን ትንሽ ከቆዩ በኋላ ማታ አፈረስን ይላሉ። ለምን ሲሏቸው እኛ እኮ እንዳው እስልምና ፍጹም እንዳው ትክክለኛ ነው ሲሉን ሰምተን አንድን ነገር ጠጋ ብሎ ማየት ያስፈልጋል ብለን እኛ ይኸው ተቀብለነው ነበር። አሁን ገባ ብለን ስናየው ጊዜ ምንም የሚያዝ የሚጨበጥ ነገር የለውም፣ ዋጋ የለውም። ስለዚህ እኛ ያው የነበርንበት ይሻለናል ብለን ተመለስ ብለው ይናገራሉ። ይህ ጊዜ ከዚህ ተጣዖት አምልኮት ተነስተው የመጡት ሰሃቦች እንግዲህ እኛ ስለ ሃይማኖት ጠባይና ባህሪ ስለማናቅ ነው እውነት መስሎን የምንጃጃለው ማለት ነው፣ እንግዲያውስ መመለስ አለብን ብለው አብረው እንዲመለሱ ይህን ስልት ቀየሱ ነው የሚለው። ግን በጊዜው አልተሳካላቸውም። አላህ ይህንን አያት እንግዲህ ስላወረደላቸው በዛ ወቅት የነበሩ ሰሃቦች ወዲያውኑ ነቁባቸው። እነሱ ገባናሉ ወጣናሉ፣ አንድም ሰው ተከትሏቸው አልሄደም። ቆይቶ ግን ሰርቶላቸዋል ይሄ ነገር ማለት ነው። ወላ ቱኡሚኑ ኢላ ሊመን ተቢዐ ዲነኩም፣ እናንተ ደግሞ የሁዶቹ ማለታቸውን እስበርሳቸው ሲመካከሩ ማንም ሰው ከማንኛውም ጎሳ ነቢይ ነኝ ብሎ ቢመጣ ነቢይ ነኝ ብሎ የመጣውን ሁሉ አምናችሁ አትቀበሉት የእናንተን እምነት የሚከተል ካልሆነ በስተቀር አሉ። ይሄ ነው እንግዲህ ዘረኝነታቸው። የሁዳ ሁዶ ካልመጣ በስተቀር ማንም ይሁን ማን ነቢይ ነኝ ቢል እንዳትቀበሉትና እንዳታምኑት፣ የእኛ መሪ መሆን የሚችለው የእኛ እንዲን ይዞ የመጣ የሁዳን ብቻ ይዞ የሚሄድ ከሆነ ነው። ስለዚህ መሐመድ አዲስ ነገር ነው እኛ የማናውቀው ነገር ያመጣውና እሱም ይሁን ከሱ ሌላ የሚመጣን ነቢይ ነኝ ባይ እንዲያታምኑት እንዲያትቀበሉት ብለው አድማ ደምድመውበታል ማለት ነው። ቁል ኢነል ሁዳ ሁደላህ፣ ታዲያ በዛ አባባላችሁ ትክክለኛ እምነት የእኛ እምነት ብቻ ነው ማለታችሁ ነው። ያጣላል ደግሞ በአላህ በኩል ተቀባይነት የለም። ትክክለኛ የጀነት ጎዳና ማለት አላህ የመረጠው ጎዳና ነው። እሱ ደግሞ በመሐመድ በኩል የተላከው እንጂ እናንተ በዘረኝነት የምታንጸባርቁት አይደለም ብላችሁ ይላል። አንዩታ አሐዱ ምትለማ ኡቲቱም እና ወላ ቱሚኑ ላለው ማያያዣ ነው። ቁል ኢነ ሁዳ ወላህ የሚለው በመሐከል ጣልቃ ገብቶበት ነው። የእናንተን እምነት የሚከተል ማለትም የሁዳ ያልሆነ ሰው እንዳታምኑ ብለው ነበር። ለምንድን ነው ይሄ የተባለው? አንዩታ አሐዱ ምትለማ ኡቲቱም ማንም ሰው እናንተ የተሰጣችሁ ስራ አይነት እድል ተሰጥቻለሁ ይብል እንደኛ እንደ ይሁዶቹ ኪታብ ወረደልን ነብይ ተላከልን ብሎ የሚያወራ ሰው ቢመጣ እናንተ እውነት ብላችሁ ይሄንን እንዳትቀበሉት። ምክንያቱም የአይነት እድል ለእስራኤል ብቻ እንጂ ለሌላ ህዝብ አይገባውምና አሉ። የዘረኝነታቸው ብዛት ማለት ነው። አው ወሐጁኩም እንደ ረቢኩም ወይም ደግሞ ከኛ ውስጥ ከእናንተ ከይሁዶቹ ውስጥ ሌላ ሰው ነብይ ይሆናል ብላችሁ ካመናችሁና ከተቀበላችሁ የዚህ የነብዩ ተከታዮች ጌታችሁ ዘንዳ መከራከሪያ ነጥብ አገኙ ማለት ነው። እናንተ ራሳችሁ ነብይ ነው ብላችሁ የለም ወይ ነግራችሁን የለም ወይ ብላችሁ ብለው አላህ ዘንድ ሊከራከሯችሁ ስለሚችሉ ከእናንተ ውጭ ያለን ሰው ማንንም አትቀበሉና አትከተሉ የሚል አድማ ደመደሙ ማለት ነው። የቂልነታቸው እንግዲህ ሙስሊሞቹ ታልከሰሱና አላህ ፊት እናንተ እንዲህ ብላችሁናል ብለው ካላሳጡ አላህ እንደማያውቅ አድርገው አላህ ዘንድ እንዳይከራከሯችሁ ከእናንተ ወገን ውጭ ያለ ነብይ ነው ብላችሁ አትቀበሉ ይሏቸዋል ማለት ነው። ወል ኢነል ፈድለ ቢየዲላህ ዩቲሂ መን የሻ እና በእናንተ አባባል ይሄ የንጉዋ ማዕረግ እና ችሮታ መሰጠት በእናንተ እጅ እንደሆነ ነው ያደረጋችሁት። የዚህ አይነት እድል እና ችሮታ ደግሞ በአላህ እጅ ነው። በአላህ እጅ እስከሆነ ድረስ ለእናንተ በአንድ ወቅት እንደሰጣችሁ ሁሉ ለሌሎቹም ህዝቦች ደግሞ በሌላ ጊዜ ተራ ይሰጣቸዋል እንጂ እናንተ እንደምትሉት ሁልጊዜ የግል ጥሪት ሆኖ ሊቀጥል አይችልም በላቸው። ወላሁ ዋሲዑን ዓሊም አላህ ደግሞ ችሮታው ሰፊ የሆነ ጌታ ነው። ችሮታውንም ደግሞ ዛሬም ሆነ ነገ ለማን እንደሚሰጠው የሚያውቅ ጌታ ነውና ትናንትና ለእናንተ ወገኖች እንደሰጠ ሁሉ ዛሬ ደግሞ ለሌሎቹ ወገኖች ሰጥቷል፣ ወደዳቸውም ጠላቸውም በላቸው ይላል። የክተሱ ቢራህመቲሂ መን የሻ እና አላህ ሱብሓነሁ ወተዓላ የስጦታውና የችሮታው ጸጋ በሱ እጅ እስከሆነ ድረስ ከባሮቹ መካከል የሻውን ሰው ይለየዋል ይህንን ውዋ ማዕረግ በመስጠት። ወላሁ ዙል ፈድል አልዓዚም አላህም የታላቅ ትሩፋት ባለቤት ነውና ትናንትና እነ ሙሳን እነ ኢሳን በዚህ ዲል እንደመረጣቸው ሁሉ ዛሬም ደግሞ መሐመድን መርጧል፣ ምንም አታረጉ በላቸው ነው። ومن اهل الكتاب من ان تامنه بقنطار يؤديه اليك ومنهم من ان تامنه بدينار لا يؤديه اليك الا ما دمت عليه قائما ذلك بانهم قالوا ليس علينا في الاميين سبيل ويقولون على الله الكذب وهم يعلمون بلى من اوفى بعهده واتقى فان الله يحب المتقين. ومن اهل الكتاب من ان تامنه بقنطار يؤديه اليك እና እነዚህ ያለል ኪታቦች አብዛኞቹ አጥፊዎች በመሆናቸው ብዙ ጊዜ ደጋግሜ በወቅስና በኮነናቸውም ከነሱ መካከል ደግሞ ትክክለኛ ሰው እንዳለም አይካድም ይላል። በሌላ ቦታ ለይሱ ሰዋአን ሚን አህል ኪታቢ ኡመቱን ቃኢማ እንዳለው ሁሉም በጥፋት እኩል አይደሉም። ከነሱ መካከል በእኔ ፍቃድ ቀጥ ብለው የሚመሩና ተከታዮቹ ነቢዮችና ኩቱቦች ሲመጡም የሚቀበሉ ቅኖችም እንዳሉ አልክዳቸውም ብሎ ነበረ። አሁንም ታዲያ ከአለል ኪታቦች መካከል ማን እንተመኑ ቢቅንጣር ይዋዲ ኢለይክ አንድ ኩንታል የሚሆን ጥሬ ገንዘብ በአደራ በአማና መልክ ብትሰጠው አመነህ ያችን ነገር ቅንጣት ሳያጓድል ወደ አንተው የሚመልስልህ ታማኝ ሰዎች ይኖራሉ ከነሱ መካከል ይላል። ወሚንሁም ማን እንተመኑ አሁንም ከነሱ መካከል ደግሞ ብታምነው ቢዲናር አንድ ዲናር አንድ ሳንቲም ብቻ አማና ብትሰጠው ዳይዋቲ ኢለይከ የኺያናው ብዛት ያችን እንኳን ንቆ ለዚህ የትኔን አላጠፋም እንኳን ብሎ የማይምራት አለ የማይመልስልህ ይላል። እና እንግዲህ የአይን ሁለት አይነት ሰው ተገኝተዋል። ሁለቱም የሃይማኖት መሪ የነበሩ የመጀመሪያው በኩንታል የሚቆጠር ጥሬ ገንዘብ ወርቅ ብትሰጠው እንኳን ኺያና የማያረግና ላንተ የሚመልስልህ የተባሉት አብዱላህ ኢብኑ ሰላም ናቸው ይባላል። ኋላም ያው ሰለመዋል ትልቅ ሰሃቢ ሆነዋል የመዲና የሁዶች መሪ የነበሩ እና አብዱላህ ኢብኑ ሰላም በአንድ ወቅት አንድ ቁረሺ ሰውዬ 1000 ኡቅያ 1000 ወቄት ወርቅ ሰጣቸው ይባላል። አማና አቀምጥልኝ ብሎ ይሄ በጣም የሚያጓጓ ገንዘብ ነው። እንግዲህ 1000 ወቄት ወርቅ ማለት በአሁኑ ጊዜ በብዙ ሚሊዮን የሚቆጠር ገንዘብ ነው። ያንም ብዙ ጊዜ ታስቀመጡለት በኋላ ያለ ምንም ምስክርና ታዛቢ በሚፈልግበት ሰዓት አንድ ሳንቲም ሳያጎሉ አስረከቡ ይባላል። በተቃራኒው ደግሞ ፊንሐስ ብኑ አዙራ የሚባል እንዲሁ የይሁዳ መሪ ነበረ። እሱ ኻኢን ነበረና አንድ ቁረሺ አንዲት ዲናር አኑርልኝ ብሎ አማና ሰጥቶ ይባላል። ሰንበት በት ብሎ ያችን ገንዘብ ብዬ ነበረ ሲል ጊዜ የምን ገንዘብ ነው? ዞር በል አለና ካደው ይባላል። እና እንደዚህ ይለያያሉ። በስመ ይሁዳ በስመ ሃይማኖት መሪ እንግዲህ በግለሰብ ደረጃም በጣም የሚለያዩ መሆናቸው መታወቅ ይገባል። አጥፊውም በጥፋቱ መወቀስ አልሚውም ደግሞ በልፋቱ በዛ ባለማውና ባሳመረው ነገር መካድ አይገባም ማለቱ ነው። ኢላ ማዱም ተአለይ ካኢማ እና ይሄ አንዲት ዲናር እንኳ ቢሆን የሚክደውና የሚበላው እሱን እንግዲህ ለማስከፈል ሌት ተቀን መቆሚያ መቀመጫ አሳጥተህ ሳልተከታተልከው በስተቀር ተመርሮ ከሚጨቀጭቀኝ እንዳው ሰጥቼልገላገል ብሎ ይሰጥ እንደው እንጂ አለበለዚያ በቀላሉ ተተውከው እማይሰጥ ነው የሚለው ዳሊክ እና አለ ኪታቦች እንግዲህ የናንተን የአረቦቹን ወይም የሙስሊሞቹን ገንዘብ አንድ ጊዜ እጃቸው ተገባላቸው በቀላሉ ለመስጠት የማይፈልጉት ለምን መሰላችሁ? ያነውን ቃሉ ለይሰ አለና ቢኡሚይነ ሰቢሉን እኛ በእነዚህ በማህይማን ህዝቦች በኩል ተጠያቂነት የለብንም ብለው ስለሚያምኑ ነው። ኡሚይ የሚሏቸው አረቦቹን ነው። በወቅቱ እንግዲህ የሁዶቹ የሃይማኖት ሰዎች ነንና ተምረናል ስለሚሉ ራሳቸውን ሊቅ ያደርጋሉ። አረቦቹ ግን ማህይም ይሏቸው ነበረ ማለት ነው። እነዚህ ማህይሞች ወትሮውንም ለእኛ አገልጋይ እንዲሆኑ ነው አላህ የፈጠራቸው። ናህኑ አብኑላህ ወአህባሁ የአላህ ልጆችና ወዳጆች ማለት እኛ ነንና እነሱ የእኛ አገልጋዮች ስለሆኑ ገንዘባቸው በእኛ እጅ ከገባ በሆነ መንገድ ብንበላው ምንም አንጠየቅም ሀቅ የለብንም ይሉ ነበረ ማለት ነው። ወየቁሉን አለላህ ልከዚብ ወሁም ያዕለሙን በዚህ አባባላቸው በአላህ ላይ ግልጥ ያለ ውሸትን ይናገሩ ነበር። እነሱ ውሸታም መሆናቸውን እንዲያወቁ የሰው ሀቅ ማንም ይሁን ማን ቀዩም ይሁን ነጩ ጥቁሩ ያለ አግባብ ያለ ፈቃዱ የማንንም ሀቅ ለማንም አላህ አልፈቀደም በማንኛውም ጊዜ። እነሱ ግን የአረቦች ገንዘብ ቢበሉ እንደማይጠየቁ ውሸታቸውን ይናገሩ ነበር ማለት ነው። በላ መን አውፋ ቢአዲሂ ወተቃ እና ይልቁንም እናንተ እንደምትሉት ሳይሆን እኔ ልንገራችሁ መን አውፋ ቢአዲሂ በቃል ኪዳኑ የሞላ ወተቃ አላህንም የፈራ የሆነው ሰው ፈኢነላህ ይሁቡል ሙተቂን አላህ እንዲህ አይነቶችን እሱን ፈሪና ፍቃዱን አክባሪ ይወዳልና በዚህ መልክ ከሄዳችሁ ነው የሚያዋጣችሁ እንጂ አለበለዚያ ራሳችሁን ከፍ አድርጋችሁ ሌላው ሰው መብትና ሀቅ እንደሌለው እያደረጋችሁ የነገሬን ሀቅ ብንበላ አንጠየቅም የምትሉት ይህ ከንቱ ነው በላቸው ይላል። የሁዶች እንግዲህ በጣም ራሳቸውን ከማጋናንና ሌሎችን ከመናቃቸው የተነሳ እነሱን ምርጥ ዘር ያረጋሉ። ሰው ሲባል እኛ ነው አላህን ብሎ የፈጠረን ከኛ ውጭ ያለው ግን ከአረቦች ጀምሮ ለኛ አገልጋይ እንዲሆን ነው። በእኛ ላይ የሚያምጡና እኛን አንታዘዝም አናገለግልም የሚሉ ደግሞ እንደ ኮበለለ ባሪያ ናቸው። መብታቸውና ግዴታቸውን ያላወቁ ናቸውና ወትሮውንም ከኛ ውጭ ያለ ህዝብ የኛ አገልጋይ ነው። በእጁ የሚገኘው ንብረት ደግሞ የባሪያዎቻችን ንብረት ማለት ነውና የእነሱን ገንዘብ በቀጥታም ሆነ በተዘዋዋሪ አግኝተን ከበላን አንጠየቅበትም ባዎች ነበሩ ማለት ነው። ሌላው ህዝብ እንግዲህ እንዳራሙቻ ዝም ብሎ የመጣና የሚከስበውም ነገር ደግሞ ለአለቆቹና ለጌቶቹ ለእስራኤሎች መግባት አለበት እንጂ አለበለዚያ